ومن أهل الكتاب من إن تأمنه بقنطار يؤده إليك ومنهم من إن تأمنه بدينار لا يؤده إليك ومنهم من إن تأمنه بدينار لا يؤده إليك إلا ما دمت عليه قائما ذلك بأنهم قالوا ليس علينا في الأميين سبيل ويقولون على الله الكذب وهم يعلمون بلى من أوفى بعهده واتقى فإن الله يحب المتقين إن الذين يشترون بعهد الله وأيمانهم ثمنا قليلا أولئك لا خلاق لهم في الآخرة ولا يكلمهم الله ولا ينظر إليهم يوم القيامة ولا يزكيهم ولهم عذاب أليم وإن منهم لفريقا يلوون ألسنتهم بالكتاب لتحسبوه من الكتاب وما هو من الكتاب ويقولون هو من عند الله وما هو من عند الله ويقولون على الله الكذب وهم يعلمون صدق الله العظيم. ما يكفر يا جماعة الخير. صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين. وندموشنا هتوش በደንብ ብትከታተሉኝ ዛሬ ከባድ ነገር ነው። አላህ Subhanahu Wa Ta'ala ما خلق السماوات والارض ونتنت سماينا مريت الفطرم الا للعدل عدل تقلاچو فتح ማለት ነው سماينا مريت يفطرو الله Subhanahu Wa Ta'ala لفتح ነው እንዴ ابو عثيمين አለ እንዴ መቼ መጣ ابو عثيمين ما شاء الله እንኳን ደህና መጣ እሺ ان شوفوا من الى الله سبحانه وتعالى ومن اهل الكتاب ومن ما لتنو هذا يسموها باللغه التبعيضيه ايش معنى التبعيضيه كيهودوج كلهم سايحون كيهودوج عند عند سوت وهم بزو سوت من ما لت تبعيضيه ما لتنو يعني ككل سايحون لمثال من النساء من هم جميلات ومنهن قبيحات ከሴቶች እኮ ቆንጆ ቆንጆ አሉ ከነሱ ደግሞ ያኒ ቆንጆ ያልሆኑ አሉ ምን አሁን ምን ይላል ومن اهل الكتاب من ان تامنه بقنطار يؤدي اليك ومنهم من ان تامنه بدينار لا يؤديه اليك الا ما دمت عليه قائما نعم الله سبحانه وتعالى يا اخوانا الامانه امانه بتغرنيا من بامرنيا من دنو امانه امنت نو ادلم امنت يبالال جن ادلم امنت اكو بسلمنا ما من معنات نو امانه من دنو بامرنيا امانه ادرا متطبق ادرا سايحون ادراون بدن بارغه متطبق ادرا يبالال ادرا متطبق نو سلازي ادرا متطبق ويم امنت يعني يسطهون نجر ያመኑን ነገር በደንብ አርገህ አላህን ፈርተህ መጠበቅ አማና ይባላል። ወንድሞችና እህቶች አማና እስላም ክርስቲያን ይሁድ አይልም። ይሄን በደንብ ማወቅ አለባችሁ። የህልና ጉዳይና የኢማን ጉዳይ ነው። نعم ولا نقول كل المسلمين امناء وكل الكفار غير امناء ይህ ስተት ነው። እስላሞቹ በሙሉ ታማኝ ናቸው ክርስቲያን ደግሞ ሁሉ ታማኝ አይደሉም በጣም ስተት ነው ይሄ ነገር። ስንት ከእስላም አሉ ፋንዲያ ይሆኑ ፋንዲያም ጥሩ ነው ፋንዲያም እኮ አንዳንድ ነገር እንጠቀምበታለን እምነት የሌላቸው ምን ልበላችሁ ወላሂ በጣም መጥፎ እስላሞች አሉ ሰካራም ዚና የሚያደርጉ ገንዘብ ተሰጣቸው አሉ የሚሉ ገንዘብ ተሰጣቸው ምን እምነት عند كأن كون عند كأن أنت زور بله مستهن ببيته تته كهدك أستا عند سامنت كهدك بقى سو يما يتامن قربت بزوالو يما يتامن قربتوش أمانا إلى الله شو إسلام كريستيان بتشاد اللوم كإسلام اللو يهن تامن الله شو عندموش تكبين نت اللو بنانت بينورهم بتكبين نت بنانت بينورهم ونتنو هنا قر ونتنو نعم لنقرشون قدي نقول عثمان ابن طلحة سيدنا عثمان ابن طلحة مشرك نو وهلاقين كسنت أمت وهلا ورسلنا قبة بزا مشرك بنبر ربت كزي عندك أني نقرأتشون نبر ينبياتشون مستوش زت أني نبياتشون مستوش سقلت يا أم سلمة تاريخ نقرأتشون نبر أم سلمة يعني بالوا أبو سلمة ودى مدينة هجراسي هيد أم سلمة قن يسواك اقتهجم بلو كالك كالوات مالتنو لج نبرات لجم أنست أم بلو ولتك أبيلا تتألو يا أبو سلمة قبيلنا يا أم سلمة قبيلا تتألو لجو ينانو لا إنانتنو يتبالو وكناتهم أبو سلمة كريلاك أبيلانو أم سلمة دمو كريلاك أبيلا سلونج لجو كو يباتون نموسلونا ينانو علو إنا إذا واتهدم علو إنا نزار دمو لا يعني لجوة የኛነው ስለዚህ አትሄድም ከመካ እነዛ ደሞ ተሄዳለች አሉ ምን ተገኘ ታቃላችሁ ጃሂላ ጃሂሎች ቆናቸው والله سبحانه يعني ግመል ግመል የሚሆኑ ወንዶች አዋቂ ወንዶች ናቸው አንዱ እነዛ የኡሙ ሰለማ ቀቢላ በአንድ እጁ ያዙና በሁለተኛ የኡሙ ሰለማ ቀቢላ ደሞ በአንድ እጁ ያዙና ያንሲስብ አንድ እጁ ወለቀ የህፃን ሆነ ገና አንድ አመት ያልሆነ ህፃን ነው እና እነዚህ በቃ ሲሳሳቡ አንድ ልጅ ወል አንድ እጅ ወለቀና በቃ ወር ይላል ልጅ ኡሙ ሰለማ ደሞ ለብቻውን ወስዶ አሰሯት ለልጁ ደሞ ለብቻውን ወስዶ አንድ ቦታ ጥቶት አንድ አመት ነው እንደዚህ በቃ ስታለቅስ ኡሙ ሰለማ በመጨረሻ አንዱ መጣና ጉበዝ ሆኖ ሙሽሪክ ነው ላኪን ምን አላችሁ እናንተ ሰዎች ሴቶች ናችሁ እናንተ ምንድነው እናንተ አንድ ሴት ከልጅዋ ለያይታችሁ አንድ ስርቤት የሚያስገቡ ምን ሀቅ ነው እንደዚህ የምታረጉት ብሎ በቃ ሊገላቸው ምናምን ሲፈልግ ትንሽ ገሸሻሉና እነቱ ነው አሉ። ከዛ በኋላ እሺ ሂጂ አሏት ልጅዋን ሰጠዋት እሷም ወደ ተደልቻሁን ወደ ባልዋ 3 ቀን ነው 1 ሳምንት ነው 5 ቀን ነው አላሁ አለም ሩቅ ነው በእግር አሁን ተሄዳለች አረ ከማን ጋር ነው የምትሄደው والله ብቻዋ በቃ በምን አይነት ወጣሁ ብላ በቃ ራስዋን አላመነችም ልጅዋን ይዛ በቃ በሰህራ በመድረ በዳ خلاص ጉዞዋን ቀጠለች ማለት ነው አሁን ዑስማን ኢብኑ ጠልሃ የሚባለው አንድ ሙሽሪክ ነው ከነዛ ከቁረሽ ሙሽሪክ ነው አያትና እየሮጠ መጣ ግመል ነበረው ከዛ ሆላ ኡሙ ሰለማ አላት አው ኡሙ ሰለማ የት ነው ወደ ባሌ سبحانه ምንም አይነት አላሰበውም ኮሱ ምንም አይነት እቅድ የለውም ግን اسمعوا المروءه تقالش مروءه مروءه معناته رجوله يوند وند እንደዚ መሆን አለበት ደካማ ሰው ካየ በቃ ሆዱን መገላበጥ አለበት እና አሁን አለ ብቻዋ ስትሄድ ጣላት አለ ወንዶች አሉ አን ሽፍታ አለ እንስሳ አለ እንዴት ብቻዋን ትሄዳለች አለና ቀጣ ግመሉን አመጣ ውጪ ወደ እንትን አላት ወደ ግመሉ ውጪ አላት ግመሉን ያሳበ ኡሙ ሰለማን ምን ትላለች ታቃላች والله علش والله عند غزي بتشا ام سلمى اركبي على الجمل علن بس نا استي بجمل لا يوجينا لتهجي علج ايهچ نغغر بتشا نو كسو يسمحو علج يغوتتات يعني يغوتت اندز يمرى سياسرف من يلالالو جملو ياسرنا جلل بلو ودق روق يهدال سو سوا كلجو هونو مغب بجملالو ازي يبلش يتطاج عند غماش ساعات عند ساعات ياسرفونا እሱ ወደ ሌላ ቦታ ሄዳል ከዛ ካሰረፉ ኋላ ይመጣና ገመዱን ይዞ ደሞ ሄዳል አራት አምስት ቀን ወደ መዲና ሲያደርሳት ምን አላት ታቃላችሁ የት አለ ባልሻላት ባልየሞ ቀቢላው ይህ ነው እዚህ ሊኖር ይችላል خلاص ከገመሉ አወረዳትና በሊ ወደ ባልሽ ይያላት ገንዘብ ማልወሰደም ሙሽሪክ ነው ኢማን የለውም በአላህ በነቢያችን አያምንም ምንድነው ይህ ርጁላ ርጁላ ምንድነው በማርኛ ርጁላ ማለት سبحان الله يعني وندنت نو وند وند يعني وند እንደዚህ መሆን አለበት ስለዚህ አደረሳት ማለት ነው ይሄ እምነት አይደለም ወይ የፈለገው ነገር ሊያረጋታ ይችላል ነበር አረ አንድ ኪሎ ሜትር ከሄደ በቃ እንደፈለገ ሊያርጋ ይችላል ይሄ አንድ ነው ኢዘን እስላም ቢሆን አሁን እንደዚህ ያደርጋል ብለን አንቆርጥም ማን ነግደር ምን እንደሚያደርግ አናቀም ላኪን ይሄ እንደዚህ ያደረገ ማለት ነው طيب ከዛ በኋላ ወነذكر هنا قصة عند كان ينغركواچو نبياچ صلى الله عليه وسلم سله بني اسرائيل سيناغرو مندنو يالوت عند يهودي نصرى عند بني اسرائيل عند بني اسرائيل جنزب عند شي بر ابدرو سيابدرو من قالو بل مسكر امطا قالو ارى مسكري الله نو اهون اندزي بله انت تسمعني الله اتسمعنيم مسكري الله نو طيب ከፋላ አምጣ ከፋላማት ዋስትና ማለት ነው ዋስትናይ አላህ ነው እና እሱ እንደዚህ በልብ ነው እንደዚህ ያለው ያ ደግሞ አመነው 1000 ብር ሰጠው ማለት ነው አሁን ቀኑ ልክ በዚህ ቀን በዚህ ሰዓት እንድታመጣልኝ ብሎ ሰጠውና ቀኑና ሰዓቱ ሲደርስ ይሄችን 1000 ብር ይዞ ወደ ወንዝ ነበር በመሐከላቸው ወንዝ ነበር ቢፈልግ መርከብ አጣ አንድ ትንሽ መርከብ የምታደርሰው አጣና ቀኑ ደግሞ ደረሰ ምን ያርግ አሁን ከበደው ምንድነው ከበደው ታቃላችሁ ዋስትናው አላህ ነው ምስክሩ አላህ ነው ሰው ቢሆን እንኳን ምንም አይደለም ሄደ ቅርታ አድርግልኝ ትሏለ ላኪን አላህን የሚያህል ዋስትና አድርጎ አላህን የሚያህል ምስክር አድርጎ ያኒ እንዲዘገይ አልፈለገምና ምን አደረገ መርከብ ሲያጣ አንዲት እንጨት አመጣና ቆፈራት ቆፈር አድርጎ ሺ ብሩ እዛ አስገባና ጥበቃ አድርጎ ወደ ወንዙ ጣራት ማለት ነው اللهم يا ربي ادرسልኝ አለ ምክንያቱም አላህን ወስተና እንዲክድ አልፈለገም ጭንጨቷ ሄደች ያ ደሞ ቀኑን ጠብቆ እስቲ መቼ ይመጣል ያበደርኩት ብሎ እዛ ወንዝ ሆኖ ሲጠብቅ ልጁ አልመጣም ከዛ በኋላ በቃ አንድ እንጨት መጣችና እረ ይሄችን እንጨት እኮ እሳት ለመለኮስ እኮ እንትን ተሆናለች ተጠቅመኛለች አለ እሳት ለመለኮስ ያ ያኒ ለእሳት እንትን ተጠቅመኛለች ብሎ ለእሳት ብሎ ነው ወሰዳት ወስዶ እዛ ቤቱ ሲደርስ በፋሳም አርጎ 2-3 ቆረጣትና 1000 ብር ዛገኘ ተገረመ ምንድነው አለ ልጁ በጣም እምነት ያለው ሰው ነው አላህ ከፈለለት አለና 1000 ብሩን ወሰደ ከሶስት ቀን በኋላ ልጁ ሌላ 1000 ብር ይዞ ደሞ ሄደለት ምክንያቱም ያ 1000 ብር ጠፍቷል ብሎ ነው ሌላ 1000 ብር ይዞ ሄደና ወንድሜ ያለው ይህችን ሽብር ነች እቅርታ አርግልኝ 3 ቀን አሳለፍኩበና እንትን መርከብ ስላጣሁ ነው አረ አላህ እኮ ከፈለልህ አለው እንዴት ከፈለልኝ አንድ እንጨት መጣችና እንደዚህ እኔ እኮ ነው ላክዋታ ላይ ሱብሃንአላህ አልዓዚም اذا ይህ እምነት አይደለም ወይ ይህ እምነት አይደለም እነዚህ በኒ እስራኤል ናቸው تمام طيب وقد اخبرتكم ان نصراني دمو ان ነገር ትዝምለኝ ብዙ ጊዜ ነገርኳችሁ ያቺ እህታችን እስላም በአዲስ አበባ 5 ልጆች ይዛ ባልዋ በአደጋ ከአሰብ ወደ አዲስ አበባ ሲመጣ የሞተው 3-4 ሚሊዮን ካፒታል ነበረው ቤት የት እንዳለ ግን ወስያ ስላልጻፈ ንዛዜ ስላልጻፈ ገንዘቡ ጠፋ አይደለም ከሰው ነበረው በባንክ ነበረው በምን ነበረው ገንዘቡ ጠፋ ልጅቷም ትበላው አጣች 5 ያኒ 4 ወር 10 ቀን በቃ ምንም አይነት በቤት የላትም አሁን ዘመዶቿ መሸሽ ጀመሩ የሱ ዘመዶች ደሞ በቃ አንድ ወር ሁለት ቀን ተመላለሱና አንድ ወር ሁለት ወር ከዛ እግራቸው ስበው ጠፉ እሷም ከማን ጋር ቀረች ከአምስት ልጆቿ ቀረችና ሰማይ ብታይ ሰማይ ነው መሬት ብታይ መሬት ነው ምንም ነገር የሚረዳት ሰው የለም አንድ ክርስቲያን ነው ልብ በሉ ወንድሞች አብዱላህ አብዱራህማን አይደለም ገብረ መድን ገብረ ማርያም ነው አንድ ክርስቲያን ከአራት ወር በኋላ መጣና አንዲት የጭነት መኪና ከነ ሮሜርኪዋ ሮሜርኬ ታቃላችሁ የምሳበው ይዞ መጣና የኔ እህት አላት ነአም ነገጥዋት የንቺ ቤተሰቦች ይዘሽ ነይ ያላት ምን ነው ደህና ነው መጣችና ከዛ በኋላ ምን አላት የኔ እህት ያንቺ ባልኮ ጓደኛዬ ነበር አብዱልዋሲዕ ነው ሽሙ እኔ አስተዋሰለሁ ልጁ አብዱልዋሲዕ እኮ ያኔ ጓደኛ ነበር ሁለታችን የገዛናት አንድ መኪና አለች አሁን አላህ ይርሐመውና ሞተዋል ወንድሜ ስለዚህ ይህችን 180 ሺ ነው የገዛናት አለ አሁን ከፈለግሽ ግማሽ ልስጥሽ አላት 90 ሺ ብር ልስጥሽ አንድ ምርጫ ነው ሁለተኛ ምርጫ ደግሞ ያኒ መኪናው እንሽጠውና ከዛ በኋላ በሁለት እንካፈል አላት ወይም ከፈለግሽ ደግሞ መኪናው ይስራ يسرالنا قماشو وبيور يمت أهول استيش علىتنا لا لا لا لا أهول سنتين اللي نيم جنزب استني على شونا شو ما قلوا شو تسبسبو يالو زت أنا شي بركش زت أتمرتنو يه إمنة ما نو ميادرجو ما نو ميادرجو هنا جار كريستيانو كونو سلزي إمنة كريستيان النا إسلام أيلم إيمان النا هلنا نو يهلنا قدائنا إيمان نو نمرو دمو كريستيان كو إيمان الله شو هنا جرت هك الله شو عندهم ليون تاتشن بقرآن النا بمحمد صلى الله عليه وسلم النا بسوس الله ملو نجرنا ونجي الله منورو سماينا مريت يفتر منورو جهنم منورو جنة منورو كتات منورو كنترو كموتن بهلا من نسات ندار لكو كريستيان انديوم عندنا كريستيان كنيا بلاينو يمامنو تي نجر والله والله أقول لكم عندنا الإسلام وشالو يهن نجر بزوي ما يمنو كريستيان اللو يهن كنيا بلا يمامنو تالو انديت مسلاشو እኔ ባገሬ የነበርኩበት እንትን አንዱ በተወለድኩበት ከተማ መንደፈራ የሚባለው አንድ ትልቅ እንትን የጣሊያን እንትን አለ በተክርስቲያን ነው እዛ አንድ ወንድ ነው ክርስቲያን ነው እና መነኮሴ ነው እዛ የሚጠብቅ በተክርስቲያን የሚጠብቅ ሰው ነው አሁን አንዳንድ ጊዜ ሄጄ እዛ አጫውተዋለሁና ስለ ኢማን ስነግረው ወላሂ እኔ ምስክሬ ነው እነቴ ነው ድንገራችሁ سلا آخرة سلا جنة سلا جهنم سلا سكرات الموت سلا كقبر من نسات كذب وهلا سنة إني سلالك السو بقى عند كنتال عند برميل ميهون تنو ميافسو إمبا يا لك سال أره منو لو الله أره باك يهناس كمد أنو أهو سنتو جلي من نادرجو يهنا حساب يالله سنتو جلي من نادرجو يا لك سال بقى سلازي إمنة الله شو بجنة نا بجهنم بيامنا له إذن أقول لكم እምነት ማለት ወይም ታማኝ ሰው መሆን እስላም መሆን የለበትም ግዴታ አይደለም እምነት የህልና ነው እና የኢማን ጉዳይ ነው ነምላችሁ እሺ ከዛ በኋላ ورجل في زمن عمر تملكته في زمن عمر عمر بن الخطاب امير المؤمنين بنبربت ጊዜ አንድ ኮ ነው እኔ ወነቴ ነው እኔ ራሴ ይሄን ነገር አደርጋለሁ በአልመካም ሰውየው ያደረገው ሰሃቢ ነው ሙስሊም ነው እና ምን አደረገ ታቃላችሁ ከኢራቅ ወደ መዲና المنوره ያን ድወር መንገድ ነው ወላ የሁለት ሳምንት መንገድ ነው ከኢራቅ ወደ መዲና المنوره ሲመጣ በመንገድ ምንድነው ያለው እልም ያለ ምድረባዳ ነው አንተ ቀኑን በሙሉ ትጓዛለህ አንድ እንትን አታገኝም ያኒ ዛፍ አታገኝም እልም ያለ ምድረባዳና አቧራና አሸዋና አፈር ብቻ ነው እዚህ ምድረባዳ ምን አገኘ ታቃላችሁ ወርቅ አገኘ እንደዚህ በቃ ብዙ ወርቅ አገኘ በአንድ ኪስ ተሸክሞት መጣና ማን ነው የሚያየው አሁን ወርቁ የማን ነው ባለቤት የለውም طيب ማንን ይጠይቅ ቢጠይቅም አይገኝም ምክንያቱም በበረሃ ነው የአምስት የሁለት ሳምንት መንገድ ነው አመጣና ለሰይድና ዑመር ሰጠው ያ امير المؤمنين አለው ይሄኮ በዛ በረሃ በሰህራውና በመድረ በዳ ነው ያገኘሁት ሰይድና ዑመር ምን አደረገ ብድግ አለ ደንግጦ እኮ አንተ ምን አይነት እምነት ነው ካንተ ያለው አለው እዛ ሰህራ እዛ ምድረ በዳ አገኘው ማን ነው የሚጠይቅህ አለው የሚጠይቅህ ማን ነው እና ዝም ብለህ አንተ ብትጠቀምበት ማን ሊጠይቅህ ነው አለው فقال هذا الاعرابي الله سيسالني عليه الله يጠይቀኛል አለ ከዛ عمر በጣም ተደነቀና سيدنا علي بن ابي طالب ነበሩ فقال يا امير المؤمنين اتعجب من هذا تجرمك اندي او تجرمك كو لا تعجب قالت من دنو عليه فقال علي بن ابي طالب لعمر بن الخطاب يا امير المؤمنين عففت فعفت رعيتك انت نصوح سلهونك انت اللي ميكتلو بانت سر يالو دمو نصوح سوچ ادرغاچو الله سبحانه وتعالى انت لبا قطافي بتيهون انت سو غنزه بتبرا نورو እምነት የሌለህ ተክላላ ባንተ ስር ያለው እንደዚህ ሆኖ ነበር ስለዚህ ያንተ ጽዳት ነው ህዝቡን ያጸዳው ብሎ መለሰለት نعم والله نعم الف مره نعم والله نعم اذا እንደውም ዑለማዎቹ ምን አሉ سبحان الله አንዱ ነበር امير المؤمنين ሴቶች ይወድ ነበር በጣም ሴቶች ይወዳል አንድ ይፈታል አንድ ያገባል አንድ ይፈታል አንድ ያገባል ደሞ ባሪያዎች ይገዛል 20 30 ልጃገረዶች ቆንጮ ቆንጮ ይሆኑ ይገዛልና ከዛ በኋላ መጠጥ ይጠጣል ዳንስ ያድርጉ ይላቸዋል እነዛ ሴቶች ዳንስ ይወዳል ፈሳድ ይወዳል አሁን የሱ ህዝብ ምን ሆነ ታቃለ ወደ ውጭ ሲሆኑ በገበያ ምናም ሲገናኙ ስንት ሴቶች አለ ስንት ሚስቱ አለ ስንት ባሪ አለ ለዛሬ ስንት ጅማዓ አደረክ ትናንትና ስንት ጅማዓ አደረክ ይሄ ብቻ ንግግራቸው ሆነ ምክንያቱም ራይሳቸው እንደዚህ ሆነ እሱ ሞተና ሌላ አሚር መጣና ፎቆች ብቻ ይወዳል ፎቆች ምንድነው ያኒ እዚህ ላይ አንድ ፎቅ አለኝ በዛ ደሞ ሌላ ፎቅ አለኝ እዚህ ደሞ መኪና አለኝ እዚህ ስንት ፈረስ አለኝ እዚህ ደሞ ስንት ገመል አለኝ የንብረት ነገር ብቻ ፍቅር የነበረው ነበርና ከዛ በኋላ የሱ ተከታዮችና በሱ ግዛት የነበሩ ሲገናኙ ስንት ፎቅ ሰራ ስንት ግመል ገዛ ስንት አህያ አለ ስንት ፍየሎች አለ ስንት ብር አለ በዚህ ብቻ ንግግራቸው ሆነ መጨረሻ ዑመር ኢብኑ አብዱል አዚዝ የሚባለው በጣም በጣም ትልቅ ሰው መጣና ለሊቱ አሚር المؤمنين ኮኖ ተመልከቱ እንደዚህ ጅል ወይ መነኮሴ ወይ ደሞ ዝም ብሎ ያኒ ዝም ብሎ ሼክ ምናምን እንዳይመስላችሁ ላ امير المؤمنين اسلمنا كسيبيريا كتشاينا اسك ساوث افريكا اسك جنوب يعني بمول يميغزا ينبرو نو عالم اندرب يا عالم اندرب يميغزا ينبر سو نو لكن كان تقيا نقيا ليلت سسجد يادر كان دمو سيصدق الناس يالقس نو ميولو انا يسو تكتايش من هونو بغبيا سيغنانيو سنت ركع سجد كزاري سنت تصدق سنت دمو غنزب لجهاد في سبيل الله سطه ارا سنت جزء قرح زاري ارا سنت حديث ني حفزكو يبيچا نغغراچو هنا اذن حزبو يمريون تن نو ميكتل اي نغر بتاريك تايتوال اشي نهيدنا يقول يقول ورجل لكن هناك يا اخو عند نغر الله سبحان الله العظيم استي تملكتو يهن قصه تملكتو انت بامنت بامنت لبا لسويو امنت بامنت انت اندزي ستيزو عندند غزي مندا امبرالي لمثالي انت 100000 اسقمتكلني ادلم ك10 امت بهالا متته 100000 بر بتلني قطرب 100000 بر لك بر بسطه اتا مسغنني انديوم غفابيل 10000 بر سطوالو اني بهون ل10 امت 100000 بر اسقمتلني بامنت اني سمتا 100000 ብር ከሰጠኝ 90000 ብር ወስጄ ይህ ደሞ ለልጆቹ ብዬ 10000 ብር 5000 ብር ሰጠዋለሁ ይህ ምሩ አይባላል ምሩ ማለት ሩጁላ يعني የወንድ እንትን ጠባይ መሆን እንደዚህ መሆን አለበት ተመልከቱ እንግዲህ ይገርማችኋል ይሄ ነገር هذا الحديث في حديث بخاري وحديث صحيح ነቢያችን ነገሩ ማለት ነው ምናሉ سبحان الله እነዛ ሶስት ሰዎች ወደ ሰፈር ሲሄዱ በአንድ ዋሻ ገቡና ትልቅ ድንጋይ መጥቶ ይወር አልዘጋም አላህ Subhanahu Ta'ala ዘጋባቸው ከዛ በኋላ ምን አሉ እስቲ ያደረጋችሁን ጥሩ ጥሩ ነገር አስታውሱና በሱ አላህ ረህመት እንዲያወርድልና ድንጋዩ እንዲከፍትልኝ ምናምን አሉ እና እያንዳንዱ ተናገሩ ማለት ነው ሶስተኛው ምን አለ ተመልከቱ ሶስተኛው ምን አለ اللهم عليه يا ربي انت تاقله عليه اني استاجرت اجراء سراتنيوچ ነበሩ በኔ ስር የሚሰሩ سراتنيوچ ነበሩ ከዛ በኋላ ስሸኛቸው ያኔ ከኔጋ ከኔ ከሄዱ فاعطيتهم اجرهم غير رجل واحد እና ሁሉም ቦናሳቸውና حقوقቸውና የሚገባቸው ደሞዝ ሁሉ ጨምረ እንደዚህ ሰጠዋቸውና ሁሉም ሄደ አንድ ሰው ግን ተሳፈረ ግን የሱ ገንዘብ ሳይወስድ ሄደ እና 3-4 ፍየልና አንድ ሁለት ገመል ምናምን ነበረውና ይሄን ትቶ ሄደ ያለ እሺ نعم ترك الذي له وذهب ደሞዙ ሳይወስድ ሄደ ያለ فثمرت اجره سبحان الله طفى 10 አመት እንደዚህ طفى ሰውየው ምን አደረገ ሰውየው እነዛ 3 ፍየሎች ሁለት በሬ ሁለት ላም ወይም ሁለት ባሪያ እንደዚህ የነበሩት አባዛቸውን በንግድ አድርጎ ማሻአላህ ብዙ ፍየሎችና ብዙ ባሪያዎችና ብዙ በጎችና ብዙ እንትን በሬዎች እንዲሆኑ ሰመርቱ ማለት በንግድ አባዛሁት የሱ ገንዘብ ማለት ነው የዛ ሰራተኛ طيب حتى كثرت منه الاموال يقول العلماء እነዚህ ሶስት ፍየል አራት ፍየል የተዋቸው ተራራውን በሙሉ ሞላ። ምንድነው የሞላው? ጥሪት ሀብት፣ ፍየሎች፣ በጎች፣ በሬዎች፣ ላሞች፣ ተራራውን በሙሉ ሞላ ማለት ነው። የማን ነው ይሄ? የዛ ሰራተኛ ሶስት ብቻ አራት ብቻ እንትን ፍየል የተወን ማለት ነው። እሺ فقال እና መጣ ሰውየው ከአስር ዓመት ነው ከሀያ ዓመት ነው እንደዚህ መጣና فجاء بعد حين ከብዙ ዓመታት በኋላ መጣ فقال يا عبد الله ادي الي اجري እኔ ስሄድ ደሞዜ አልወሰድኩም ነበርና ደሞዜ ስጠኝ አለው። አወቀው ሰውየው فقلت له كل ما ترى من اجرك የሁሉ ተራራ የሞላው ፍየልና በሬ ግመልና ጥሪት በሙሉ እንትን የሞላ ያንተ ነው አልኩት አለ። فقال يا عبد الله اتستهزئ بي ታሾፍብኛለህ በእኔ ታፌዛለህ እኔ ያልኩ ያ ሶስት ፍየልና አራት ፍየል አራት በግ እንደዚህ ስጠኝ ያልኩ እንዴት ይሁሉ ተራራ ሙሉ ያንተ ነው ትለኛለህ እንዴት ታፌዘ በእኔ ታፌዛለህ አለው። فقلت اني لا استهزئ እኔ ማሾፍ አይደለም እውነቴ ነው አለው። نعم فاخذه كله ወሰደው አለውና በሙሉ ወሰደው አለ። ሰውየው እንግዲህ በዛ ዋሻ ሆኖ ነው የሚናገረው። فقال ذلك ابتغاء وجه الله نعم اللهم فان كنت فعلت ذلك ابتغاء وجه الله وجهك فافرج عنا ما نحن فيه አሁን እንግዲህ ይህ ድርጊት ላንተ ብዬ ካደረጉት ጌታዬ እስቲ እቺን ድንጋይ ትንሽ ፈቀቅ አድርጋታልና በጣም ፈቀቅ አደረጋትና ድንጋዩ ተወርውሮ ወጣ። እነሱ ደግሞ ከነዛ ዋሻ ወጡ ማለት ነው። طيب فانفرجت الصخره فخرجوا يمشون ጥያቄው ምንድነው? አሁን ሶስት ፍየል የተወለት ወይም ሁለት በግ የተወለት يعني 500 800 10000 5000 ፍየል አድርጎ ያስቆየለት በጥረቱ በገንዘቡ በራሱ እየታገለ ያቆየለት ምን ሰጠው? ሽክራን ማላለው አይገርማችሁ ወንድሞች? ያኺ እኔ አንዳንድ ጊዜ እውነቴ ነው ጭንቅላቴ ያሳበደኛል። ይህ ነገር 10 አመት ደሞዝ ሳይከፈል ሰውየው ወይም ደሞ ምንም አይነት አላህን ፈርቶ ነው ሶስት ፍየል ነበረች ወለደች ሶስት ፍየል ሽጦ ሁለት በሬ ገዛ እንደገና ሁለት በሬ ደሞ ሁለት ላም ደሞ ወለዱ እንደገና ሶስት ላም ሽጦ ደሞ 10 ግመል ገዛለት እንደገና 10 ግመል ሽጦ ደሞ 50 ፍየል ገዛለት አላመሰገነውም። طيب ለምን እንደሆነ እንደዚህ ያደረገው? اللهم ان كنت فعلت እንድነው 10 አመት 15 አመት ጠፍቶ ሶስት ፍየል የተወ ይሄን ያህል ሲሰጠው ትንሽ ይሄ ደሞ ላንተ ነው ግማሽ ይበቃኛል ይሄ ደሞ ላንተ ነው አይልም? ይገርማል ወላሂ። የሰዎች ክደትና የሰዎች ድንጋይነት በጣም ያሳብዳል አንዳንድ ጊዜ። طيب بل هناك وجدت احد እዚህ ሪያድ የተገኘ ልንገራችሁ አንድ ትልቅ የሀብታም ገስር ነው ግቢ ነው ትልቅ ግቢ ነው። ይህች ኢትዮጵያዊት እዛ ትሰራለች የኛ እስላም ነች። ስትሰራ 10 አመት እዛ ሰራችና አንድ ቀን የግቢው እንትን በር ተከፍቶ ነበር ልትዘጋው ብላ ስትሄድ በዛ ከበሩ ወጣ ብለህ በዛ ጎዳና ኮሮ ሻርዕ ነው ሻርዓም አይ ወህድ ቢያልፍ ኮይ ወስደዋል 50 ሺህ ብር ተጠቅልሎ አገኘች። እዛ ከግቢው ውጭ ነው ተመልከቱ እንግዲህ 50 ሺህ ብር ያኒ ተጠቅልሎ አዲስ እንትን ነው የ500 ብር ነው ሪያል ነው አገኘችና ከዛ በኋላ ዝም አለች። 3 ቀን ዝም አለች። የጠፋው ሰው ጠፍቶኝ አላለም ምክንያቱም ሀብታሞች ናቸው በጣም ሀብታሞች ናቸውና በቃ ዝም አለ ማንንም የሚጠይቅ ሰው የለም። ላኪን ሷ አሰበች والله እምነቱ የሰጠ ሞኝ አይባልም በእስልምና ላኪን አንዳንድ ሰዎች ሞን ሊልዋት ይችላሉ። ከሶስት አራት ቀን በኋላ ነገሩ አወጣች አወረደችና አሰበች ይህን ነገር ብበላው አሁን አላህ ምን ይለኛል ብላ አሰበችና ሄደችና ለሰውየው ይህ 50 ሺህ ብር በዛ ሻርዕ በጎዳናው አገኘሁ የማን መሆኑ ግን አላውቅምና ይህ አደራ ነው አለች። አረ የኔ እኮ ነው አላት። طيب يا انت كونه ما تفضل عليك 50 شي بركونه አሁን 5000 ብር አይሰጣትም ሹክራን ማላላትም ጥሩ ነው ጥሩ ጥሩ በቃ ወሰደው 50000 በኪሱ አስገባው እሺ አሁን ምንድነው እስቲ 1000 ቢሰጣት 4000 5000 ቢሰጣት ምን ይጎድለዋል እንዲያውም ለበል የበለጠ ታማኝ ትሆናለች والله እኔ አቆላችሁ يعني ነገሩ ሲሰማ ሞኝ ነሽ እንዳልላት ጥሩ ነው ያደረገችው ነገሩ አለፈ እንደ ታሪክ ተነገረ ላኪን አላህ ዘንድ አልহামዱሊላህ አንድ ነገር የላተም ላኪን እሱ ግን እስካሁን ድረስ ከጭንቅላጤ መውጣታ እንብ ያለ እንዴት አይሰጣትም ገንዘብ አልኩት والله طيب ከዛ በኋላ الصحابي ደሞ አንዱ ስለ የነቢያችን ሚስቶች ሲናገር ነቢያችን አኢሻ ዚና አድርጋለች ተብሎ አይደለም ሙናፊቆቹ ያወሩት ለምን እንደሆነ እንደዚህ ያወሩት በአንድ ጦርነት ነቢያችን ወደ መዲና ሲመለሱ እሷ ወደ ኋላ ጨለማ ሆነ እንትኑ ያን አንባር ያንገቱ አንባር ስለጠፋ እሱ ስትፈላልግ ወታደሮቹ ትተዋታል አለሚሄዱ ብቻዋን ስትቀር አንዱ ሰሃቢ መጣና يا ام المؤمنين عائشه قالت او عائشه لمن دنو اربا كسالاوقكو مقريب نبر مقريب اتقب نبر يني اكو تلك ورق اكو نو الماز بالماز يتسراو يا انغت البا يا انغت انتنو انبار يطفاين اسن سفلك اكو نو تتوني هدو عليكنا انا تشفنا نش عبايا درغا جميع جسدها يعني سونتوا بمولو تشفنا لك كن بدمصوا اوقات عائشه نش دي قالت او ምን አላት አንድ ገመላ መጣና ውጪ አላት እዛ ይዘዋት ወደ መዲና ሄደ በመንገድ እሷም ትላለች والله አንድ ቃል አልሰማሁም ከሱ ሁለት ቃል ነው የሰማሁት ام المؤمنين አለኝ አው ام المؤمنين እንግዲህ ውጪ አላትና በገመላ አድርጎ እስከ መዲና አደረሳት ይሄ ነገር እምነት አይደለም ولذلك الله سبحانه وتعالى በአያው ምንድነው ይለው እስቲ አያው እናንብበው መጀመሪያ አያው ምን ይላል ومن اهل الكتاب من ان تامنه بقنطار عند يهود قالوا ويم كريستيان قالوا عليه نعم عند كنتال ورق بتتولت يؤديه اليك بذاك زي ان شاء الله كاسر امت بتمطى يني جنزب بتلو تفضل بلونا ميسطه كنتال ورق بتسطو قنطار معناته بزو ورق معناته نو ان عندو قالوا كريستيان ويم يهود بيهونم امنت سلالاتشو نا هلنا سلالاتشو የፈለከውን ነገር ብታበድረው ወይም እምነት ብትሰጠው እምነቱ ቀጣይ መልስልሃል ወርቁ ቅንጣር ቢሆንም ቅንጣር ማለት ብዙ ወርቅ ማለት ነው ومن اهل الكتاب من ان تامنه بقنطار يؤديه اليك يمልስልሃል ومنهم كنسو ደሞ ሌላሉ من ان تامنه بدينار አንድ ብር እንኳን አስቀምጥልኝ ለህ ብትሰጠው لا يؤديه اليك الا ما دمت عليه يا من ستهي على ستهنيم 2000 كو ستهو لا 1000 نو غماش 1000 نو منامن يالي اتاللو اتاللو مشرشا يلنيم هد كسس يلحال انداندچو قالو يلالو انداندچو على ستهنيم يلالو لا خلاص على ستهنيم هدنا راسن بغرغدا لا يمتاو يلحال سلازي كنسو اند بر ايتامنم كنسو دومو اند كونتال مولو اند كيس مولو ورق ايتامنال يلال طيب ከዛ በኋላ እንጨርስ እስቲ መጀመሪያ እንጨርስ እንትኑ በመጨረሻ ምን ላለው فقال تعالى ازي لا من عليه واليهود يزعمون ان كتابهم يحل لهم قتل نعم قتل من خالفهم ان بايو من قتلوا من على الله سبحانه وتعالى يقول انت امنه بدينار لا يؤدي اليك الا ما دمت عليه قائما يعني بزو بتكسونا بزو بتملالسنا بزو بتملالسنا ويمسطح انجي ايسطهم يا امنت يلهو سو لمن دنو اندزي يادرغو انزي يهودوچ تاقالاچو لمن دنو يقتلنا الله سبحانه وتعالى من الهلال ذلك بانهم قالوا ليس علينا في الاميين سبيلا نعم ويقولون على الله الكذب وهم يعلمون من يلو نبر يهودوچو عرب اند انسسانوچو مقطرو يا عرب جنزب حلال نو በመጽሐፋችን እንደዚህ ነው የሚለው ይሁዶች ኮን ነው እንዚሉ አረቦች ዘላኖች ያልተማሩ ሰዎች ኡሚይን ማለት ያልተማሩና ምንም የማይጽፉ የማያነቡ ዘላኖች ማለት ነው እነዚህ ኮ ገንዘባቸው ሐላል ነፍሳቸው ሐላል ነው ብለው በዚህ አይነት ይራመዱ ነበር እንዲያውም ዋሽተው ምን ይላሉ በመጽሐፋችን በተአላህ الكذب وهم يعلمون يا قالوا بمصحفاتهم اندليله لكن يا عرب زلانوش بمدر بدا يمكمتو عربوش بقريشنا بنتين يالو يا عرب كو حلال حلال نو غنزباتهم يلو نبر يغباتوال ذلك بانهم قالوا ليس علينا في الاميين اميين يما يصفو اميين معناتكو يالتماري مندنو ميلوت يالتماري مندنو مبالو يالتماري مهيم مهيم مهيم نو لمن امي يتبالوچنا انزا يمدينه سوچ ينبرو مشريكوچ هول انتن تسمامتو نبر نغدي لواوطالو انزا كذا يشطالو انزا كذا يغزال ሉ በዚህ አይነት ጓደኛ ምክንያቱም ሁሉም ኩፋር ናቸው እነዛ አህል kitab ኩፋር ናቸው እነዛ ደግሞ የመዲና አረብ ናቸው ላኪን ኩፋር ሙሽሪኪን ናቸው طيب يقول فلما اسلموا ነቢያችን ሰለሙ ወደ መዲና ሲመጡና እነዛ ሰሃባዎች ሆኖ ያሰለሙ የመዲና ሰዎች تقاضوهم عن بيوعهم فقال اليهود اهون እንደነበራቸው በህል ይሄዱ ፈለጉ እስላሞቹ يعني ለምሳሌ ያበድራሉ ይበድራሉ እንደዚህ ብሎ ሲቀጥሉ يهودቹ ምናሉ ليس علينا امانه ولا قضاء لكم عندنا لانكم تركتم دينكم الذي كنتم عليه ودعوا انهم وجدوا ذلك في كتبهم ان بكتاباتنا ميلو ديناچو توتو يهدي امانه اتستوت غنزبون بدن بارغاچو بلوت ظلموت يميبال بكتاباتنا الله ይላሉ ማነው يهودوش እንደዚህ ይላሉ እስካሁን ድረስ ጓደኛሞች ነበርን በእምነት እንሄድ ነበር ግን ዲናችን ትታችሁ ስለወጣችሁ እናንተ አሁን ደንስሳናችሁ እምነት የላችሁም አናምናቸውም ደሞ የእናንተን ገንዘብ መብላት እኮ ሐላል ነው አሉ ከደ طيب ولكن الله سبحانه وتعالى من الى ተቃላችሁ በቁርአን እናገኘዋለን ይላል ليس علينا امانه ولا قضاء لكم عندنا ከሃይማኖታችን ስለወጣችሁ አላህ በቁርአን ምን ይላል መሰላችሁ ان الله يأمركم ان تؤدوا الامانات الى اهلها واذا حكمتم بين الناس ان تحكموا بالعدل ان الله نعم ما يعظكم به ان بصيرا فقال تعالى بلا الله سبحانه وتعالى بذي ايه باجاچين ያለች ايه سوره عمران ال عمران بلا من اوفى بعهده واتقى فان الله يحب المتقين ان انت يهودوش እንደምትሉት አይደለም አማና በጣም ጥሩ ነው አማና የሌለው الله سبحانه وتعالى በጣም ከባድ ቅጣት ነው የሚያወርድለት ይላል طيب ابن كثير من قالوا قال عبد الرزاق انبانا معمر عن ابي اسحاق الهمداني عن ابي صعصع ابن زيد ان رجلا سال ابن عباس عند صحابي نو لابن عباس طيقوا من قالوا إنا نصيب في الغزو من أموال أهل الذمة يعني طرنت كهيدن كذب هلا كونكير يادر رقنو ويمدمو بقططراتشن ياسقباناتشو أغاروشوكو خلاص من دنو من نادرقو بيه بيتون دازي سنهيد دورو كاقنين أردن نبلالن انقلال كاقنين أبسلن نبلالن عندان دفيروش دمو أردن نبلالن كلياتهم يعني انقروش لهون نيلال ندزي على ابن عباس قال ابن عباس فتقولون ماذا انقدي هن نغر انقلال درو منامنا ابسلاچو ستبلو مندنو متلوت انت حلال نو حرام نو بلو طيقاچو فقال نعم قال نقول ليس علينا بذلك باس من اللبت اغرو بنيا قططر نو دومو مندنو يبلا نو درو انقلال كو نو منم تن يلهو بلن نو منبلاو طيب يقول ابن عباس قال اهل الكتاب يالو تادلم اهون انت بتكبريا واللاچو من اهل الكتاب قال ليس علينا في الاميين سبيلا يعني انزا اهل الكتاب اكو انزا كافروچ بنيا كفروا معناتاچو نو اهل الكتاب مدنو ميلو الاسلاموچو كافروچ يغباچوال اهل الكتاب يهودي الاسلاموچو كافروچ نو ميلو واترو انزا كافروچ محمد نمي كتلو اكو غنزباچو اكو بتام حلال اكو نو يالوت يهود እንደነሱ ከሆናችሁ እናንተ ስለዚህ ማን ነው የፈቀደላችሁ የገባችሁበት እንትን መንደርና እንትኑ አገር የገባችሁበት እንቁላሉና ዶሮ መብላት ማን ነው የፈቀደላችሁ حرام ነው አላችሁ حرام ነው ليس علينا في الامنين سبيل نعم انهم اذا ادوا الجزيه قبرك كفله عند كريستيان لمثاله لنغراچ ወንድሞች አገሩ ለምሳሌ ኢትዮጵያ በቁርአን بت በቁርአን የቁርአን ዲስቶር ቢሆን በኢትዮጵያ በቁርአን ዲስቶር حقنا دنبي القرآن بهون لكن ده سعودي عربيا يعني لمثال في الربيت وبقرآن أو يمسجد ويصلاة وينقد ويمنامن وتقل الله صلاة ظهور سبال مزقات اللبات سيت حجاب مارق اللبات يعني لمثال يموت قطعتنا يفر قطعت بمولو بقرآننا كسنة يوتنا بزي أنت بتقزى لمثال إثيوبيا وإثيوبيا كريستياننا إسلام اللو عدلا طيب هلو قبري كفلال هلو إسلامو ክርስቲያኑ ግብር ይከፍላል አይደለም እንዴ ለሀገሩ እና እነዛ ክርስቲያኖች ግብር ከከፈሉ ክብራቸው የተጠበቀ ነው ገንዘባቸው የተጠበቀ ነው ደማቸው የተጠበቀ ነው ልክ እንደ እስላም እንትን አላቸው ማለት ነው ክብራቸው የተጠበቀ የፈለጉትን ነገር ሊያርጉ ይችላሉ تمام ግን ግብር ልክ እንደ የሚገባቸው ግብር መከፈል አለባቸው ይላል طيب ከዛ ስለዚህ አያው ስትናንብበው ومن أهل الكتاب من إن تأمنه بقنطار يؤديه إليك ومنهم من إن تأمنه بدينار لا يؤديه إليك إلا ما دمت عليه ما من معناته إلا ما دمت عليه من ملال سلب أرغن زبي ستاج يلنيم أرغن زبي ستاج ألستهنيم أرى أمست شي ستاو لا عندش نو ستاو اندزي أرغو يعني انتن يادرغال يا ماتال فقائما ذلك بأنهم قالوا ليس علينا من الأميين سبيلا ليس علينا في الأميين سبيلا إن يكو بمصحفاتشن كو إنزا أميين يتبالو عرب يعني اندفلقاتشو غنزواتشو وسدو غنزواتشو وسدو كونو ميلون الله